እግዚአብሔርን አምነዋለሁ ይሰራል ነገሬ እግዚአብሔርን አምነዋለሁ ይሰራል ነገሬ እግዚአብሔርን አምነዋለሁ ይከፍታል መቃብሬ እግዚአብሔርን አምነዋለሁ ይከፍታል መቃብሬ ልፍን ታንቺ በሚያስነው ጌታ በሱ ተደግፌ ጉልበቴን ላበርታ ታምር ያሳየኛል ጌታ ታምር ያሳየኛል ጌታ ታምር ያሳየኛል ጌታ ታምር ያሳየኛል ጌታ ልፍን ታንቺ በሚያስነው ጌታ በሱ ተደግፌ ጉልበቴን ላበርታ ታምር ያሳየኛል ጌታ ጌታ ታምር ያሳየኛል ጌታ ልፍን ታንቺ